ተልቆባቸዋል በላቸው ይላል። በመሆኑም እናፉ አን ጣኢፈት ሚንኩም ከእናንተ መካከል የተወሰኑትን ቡድኖች ተውባ በማድረጋቸው ሰበብ በይቅርታ ብናልፋቸው ኑዓዚብ ጣኢፈተን ተውባ ያላደረጉትን ሙናፊቆች እንደምንቀጣ ነው። ያነሆም ካኑ ሙጅሪሚን ምክንያቱም እነዚህ የሚቀጡት ክፍሎች ጠማማዎች መሆናቸው ተረጋግጦባቸዋልና አሁን በመላካችሁ ለመደለል እናንተ ምክንያት ብትደረድሩም እንኳ ከልባችሁ ተውባ እስካላደረጋችሁ ድረስ እንደምቀጣችሁ አትጠራጠሩ በላቸው ይላል። المنافقون والمنافقات بعضهم من بعض يأمرون بالمنكر وينهون عن المعروف ويقبضون أيديهم نسوا الله فنسيهم إن المنافقين هم الفاسقون وعد الله المنافقين والمنافقات والكفار نار جهنم خالدين فيها هي حسبهم ولعنهم الله ولهم عذاب مقيم. المنافقون والمنافقات የወንድ ሙናፊቆች አስመሳዮችና እንዲሁም የሴት አታላዎች ይላል አላህ Subhanahu Wa Ta'ala ባዱም ከፊላቸው ምን ባዱም ተከፊሉ ነው ያ አንድ አካል ናቸው ማለት ነው። ቅድም እንግዲህ ወአህሊፉና ለኩም እነሁም ለሚንኩም ብሎ ነበር እኛ የናንተ አካሎችና አባሎች ነን ይያሉ ይምኑላችኋል ብሎ ነበር። የነሱ የናንተ አካሎች እንኳን እንዳልሆኑ እኔ አረጋግጣለሁ በማለት መንጭቆ ለይቷቸው ነበርና ታዲያ የሙእሚኖቹ አካሎች ካልሆኑ እነማን ጋር ነው የሚወግኑት ቢባል እነሱ ራሳቸው ሴቶችና ወንዶች ሙናፊቆች አስተሳሰባቸው እርኩስ ስለሆነ እነሱ ራሳቸው የቻሉ ቡድኖች ናቸው አንዱ ከሌላው ጋር የተሳሰረና የተጣመረ ሸይጣኖች ናቸው ማለት ነው እንጂ ከሙእሚኖች ጋር ምንም የሚያገናኛቸው ነገር የለም። በመሆኑም ያምሩና ቢልሙንከሪ ፍጹም ከሙእሚኖች ጋር በመቃረን በመጥፎ በብልግና ነገር ነው ሰውን የሚያዙትና የሚያስተባብሩት ሙእሚኖች ግን በማዕሩፍ ነው ሰውን የሚያዙት ማለት ነው። ወይን አውና አንል ማዕሩፊ አሁንም ደግሞ ተኸይር ተጠቃሚ ነገር ይከለክላሉ እነዚህ ሙናፊቆች ሙእሚኖች ግን የተኸይር ነገር አይከለክሉም ማለት ነው። ወይቅቢዱን አይዲየሁም እንደገና ደግሞ ለዲን ግንባታ እጃቸውን ዘርጉ ነፈቃ ለግሱ ሲባሉ እጃቸውን ይጨብጣሉ እነዚህ ሙናፊቆች ሙእሚኖች ግን ይለግሳሉ ማለት ነው። እና ልዩነታቸውን እንግዲህ በተግባር አንቀጽ በአንቀጽ እያነጣጠረ አመጣው ማለት ነው። ነሱላህ ፈነሲየሁም እና እነዚህ ሙናፊቆች በአጠቃላይ አነጋገር አላህን የተው ናቸው አላህም ደግሞ ከራህመቱ ተሳታፊዎች እንዳይሆኑ ትቷቸዋል ማለት ነው። አላህን ተውት እሱም ትቷቸዋል እና ልክ እንደተረሳቀ አድርጓቸዋል ማለት ነው። እርግጥ አላህ አይረሳም ግን እነሱ አስቀድመው የአላህን ነገር ሲተውት ጊዜ እሱም ልክ እንደረሳ በመምሰል የእነሱን ነገር ትቷቸዋል ተኸይርና ተፈላህ ተርዟቸዋል ማለት ነው። እነል ሙናፊቂነ ሁሙል ፋሲቁን እና እነዚህ ሙናፊቅ የሚባሉ ወገኖች ከአላህ ፈቃድ የራቁ አፈንጋጮችና ባለጌዎች ማለት እነርሱ ናቸው ይላል። ወአደላሁ ልሙናፊቂነ ወልሙናፊቃት እና እንግዲህ እነዚህን የመሰሉትን የወንድና የሴት አታላዎችና አስመሳዎች አላህ ሱብሓነሁ ወተዓላ ቀጠሮ ይዞላቸዋል። ምን በማለት ወልኩፋር እንዲሁም ግልጽ የሆኑትን ከሃዲዎች እነዚህ ስማቸው ሙስሊሞች ሆነው ተግባራቸውና አመለካከታቸው ካፊሮች የሆኑትን እንዲሁም ደግሞ ተግባራቸውም አቋማቸውም ግልጽ ሆነው የከፈሩትንም ሁሉንም ሁለቱንም ቡድኖች በማጠቃለል አላህ አንድ ቃል ኪዳን ገብቶላቸዋል። ምንድነው እሱም ናረ ጀሃነም የጀሃነምን እሳት ሊሰጣቸው ማለት ነው። እና እንግዲህ ሙናፊቅ በአላህ ዘንዳ ካፊር መሆኑ ያለቀለት የተረጋገጠ ጉዳይ ነው። በሙስሊሞች ዘንድ ነው እንግዲህ ስሙ ከነሱ ጋራ በመጣመሩ ሙስሊም ነው እንደ የሚል ጥርጥር ያለበት እንጂ አለበለዚያ በአላህ ዘንዳ ካፊር ለመሆኑ ይኸው ካፊሮችንና ሙናፊቆችን ጀሃነምን ቀጠሮ ይዤላቸዋለሁ አለ። እንዳውም ሙናፊቆችን በማስቀደም በሌላ አያት እነ ልሙናፊቂነ ፊደርስ አስተሪ ሚነናር ይላል። እንዳው ሙናፊቆች ከካፊሮቹ ይበልጥ መጨረሻዋ ግልጽ ነው የሚመደቡት እንዳለው ከካፊሮቹ ጋር ተጣምረው ለጀሃነም እንደሚዳረጉና ካሊዲነ ፊያ በዛች በጀሃነም ውስጥም ለዘላለም እንደሚኖሩ ያረጋግጣል ማለት ነው። ይህ ሐስቡም እና ተቅጣት በኩል ጀሃነም ለእነዚህ ሰዎች በቂያቸው ናት። ዛሬ እንደ ቀላል አድርገው ቢገምቷት እሷ ቅጣቷ በጣም አይከብዱ የከበደች እና ዋጋቸውን የምትሰጥ እንደምትሆን ነው ማለት ነው። ወለዓነሁሙላህ እና አላህ ስብሓነሁ ወተዓላ ረግሟቸዋልና ከረራዬ ከጸጋው አባሯቸዋል እነዚህን አይነት ሰዎች ወለሁም አዛቡን ሙቂም በመሆኑም ለእነርሱ ቋሚና ዘላለማዊ የሆነ ቅጣት ይኖራቸዋል ይላል። كالذين من قبلكم كانوا أشد منكم قوة وأكثر أموالا وأولادا فاستمتعتم بخلاقكم كما استمتع الذين من قبلكم بخلاقهم وخضتم كالذي خاضوا أولئك حبطت أعمالهم في الدنيا والآخرة وأولئك هم الخاسرون. ألم يأتهم نبأ الذين من قبلهم قوم نوح وعاد وثمود وقوم إبراهيم وأصحاب مدين والمؤتفكات عادتهم رسلهم بالبينات فما كان الله ليظلمهم ولكن كانوا أنفسهم يظلمون الذين من قبلكم إنا ينزل المنافق والجم هنا يكافر والجم الثالث ከበስተ ቢታችሁ እንዳለፉት ህዝቦች ነው በላቸው ይላል። እንግዲህ ለሁሉም ነገር ታሪክ ራሱን ይደግማል እንደሚባለው ተካፍሮቹም ሆነ ለሙናፊቆች መስተሮች አልፈውላቸዋል። አሁን በዚህ ወቅት የምትገኙት ሙናፊቆችና ኩፋሮች ከበስተ ቢታችሁ በሌሎች ነብያቶች እንዳለፉት ካፍሮችና ሙናፊቆች ልክ ተመስላላችሁ በላቸው ይላል። እና የወትሮቹ ካፍርና ሙናፊቆች ተግባርና አቋማቸው ምን ይመስል ነበር ብትሉ ካኑ አሸደ ሚንኩም ቁዋ እንደውም ባንድ በኩል ከናንተ የተሻሉና የበረቱ መሆናቸው ልግለጥላችሁ በጥርሚያና ከናንተ በኃይል የበረደዱ ነበሩ። የወትሮ ሰዎች እንግዲህ እድሜያቸው ረጃጅም ሰውነታቸው ጉዙፍ ጉልበተኞች ነበሩ እና በቀላሉ የማይበገሩ ጠንካሮችና ጉዙፎች ነበሩ። ወአስተራሙ አላ እንደውም ደግሞ በንብረት አሁን ካሉት ህዝቦች የበለጠ የበለጸጉ ሀብታም ባለጸጋዎችም ነበሩ ብዙዎቹ። ወአውላደን እንደውም ደግሞ በልጅም በእርባታ ጤናማ ስለነበሩ በቀላሉ የሚረቡና የሚባዙ ነበሩ ማለት ነው። በመሆኑም ፈስተምታው ቢኸላቂም በጊዜው በተሰጣቸው ድርሻ ተጣቀሙ። የአላህ ስብሓነሁ ወተዓላ በሰጣቸው ጤንነት በሀብቱ ያንን እየበሉ እየጠጡ እየተደሰቱ ቆዩ ማለት ነው። ፈስተምታቱም ቢኸላቂኩም እናንተም ደግሞ በተራችሁ ለእናንተ በተመደበላችሁ ድርሻ ተጠቀማችሁ ያው በሀብቱ በወገኑ ማለት ነው። ከመስተምታ አለዚነ ሚን ቀብሊኩም ቢኸላቂም ከበስተፊታችሁ የነበሩት ህዝቦች በጊዜው በተመደበላቸው የዱንያ ድርሻ እንደተጠቀሙና እንደተደሰቱ ሁሉ እናንተም ይኸው በተራችሁ መደሰት ይዛችኋል። ወሁንቱም ከለ ቢኻዱ እነዛ ቀደም ሲል የነበሩት በባጢል ውስጥ ሲዘፈቁ እንደነበሩት ሁሉ እናንተም በተመሳሳይ መልኩ ነቢዩንና ዲኑን በማጥላላት በውሸትና በህገወጥ እና ብልግና ተግባር ውስጥ ይኸው ተዘፍቃችኋል። ኡላኢከ ሐቢጠት አዕማሉሁም ፊዱንያ ወልአኺራ እነዛ ቀደም ሲል የነበሩት እንግዲህ የዱንያ ተረኞች የኔን ጸጋ እየበሉ የኔን ችሮታ እየተቋደሱ የኔን ነብዮችና ዲኔን በመቃወማቸውና በባጢል በመዘፈቃቸው ፍራቸው ከንቱ ሆኖ ተሰርዞባቸዋል። በዱንያም በአኺራም የሰሩት ከይ ስራ ሁሉ ታላላ ዘንዳ ምንም አይነት ሂሳብና ውጤት እንዳያመጣ ተደርጓል ማለት ነው። እናንተም ታዲያ የነሱን ፈለግ እስከተከተላችሁና ታሪካቸው እስከደገማችሁ ድረስ ያው የነሱ ድል ነው የሚጠብቃችሁ። ወኡላኢከ ሁሙ አልኻሲሩን እና እነዛ የኔን እንግዲህ ጸጋ ሲሳይ እየበሉ እንደገና ዲኔንና ነብዮችን የሚያጠፉ ሆነው ከተገኙ የሰሩት ስራ ሁሉ ከንቱ ሆኖ ተሰርዞ በመጨረሻ ለኪሳራ እንደተዳረጉ ሁሉ እናንተም በተመሳሳይ መልኩ የዛ አይነት አፈንታ እንደምትጠብቃችሁ ነው በማለት ግለጽላቸው ይላል። ዓለም የቲም ነበው ለዲና ምን ቀብልም ከበስተፊታችሁ የነበሩት የሚላቸው እነማንን ነው ብለው ማብራሪያ ከጠየቁህ እንደሚከተለው ስማቸውን እየጠራ አስረዳቸው። ለመሆኑ ከበስተፊታቸው የነበሩት ህዝቦች ታሪክ ዝርዝሩ አልደረሳቸውም እንዴ ይላል። በሌሎቹ ምዕራፎችና አንቀጾች ተገልጸዋልና አሁንም ካስፈለገ ባጭር ባጭሩ እንደሚከተለው ይጠቀሳሉ። ቀውሚ ኑሂም ከበስተፊታችሁ ያለፉት ከሃዲዎች ስን ወይም ሙናፊቆች ስን በኑህ ጊዜ የነበሩት ህዝቦች ማለት ነው። ለምሳሌ ያው በነቢዩላህ ኑህ ጊዜ የነበሩ አብዛኛዎቹ ካፊሮች ጥቂቶች ደግሞ ሙናፊቆች ነበሩና ለ950 ዓመታት ያህል ነቢዩን ሲያባሽቁና ሲያዳርቁ ቆይተው በመጨረሻው አላህ ለጠራርጓ ትቷቸዋል። የእነሱ አይነት ዲል ማለት ነው። ወአዲም አድ የሚባሉት ደግሞ ብሔረሰቦች ናቸው በሁለተኛ ደረጃ የሚጠቀሱት። እነዚህ ደግሞ በየመን አካባቢ ይገኙ የነበሩና ነቢዩላህ ሁድ የተላኩላቸውና በአውሎ ንፋስ የጠፉት ናቸው። ወተሙደ የሰሙር ደግሞ ብሔረሰቦች ናቸው። እነዚህ ደግሞ በሱሪያ ወይም በሻም አካባቢ የሚገኙ ህዝቦች ሲሆኑ ነብዩላህ ሳሌህ የተላኩላቸውና በመጨረሻም በመላእክት ጽሕፈት የወደሙት ናቸው። ወቀውሚ ኢብራሂም የነብዩላህ ኢብራሂም ወገኖች ደግሞ በኢራቅ አካባቢ ይገኙ የነበሩትና ቀደም ሲል የነበረውን ጸጋና ኢኮኖሚያቸውን በማውደም አላህ በችግር የቀጣቸው ናቸው። ወአስሃቢ መድየነ እንደገና ደግሞ የመድየን ባለቤቶች መድየን የሚባለው ክልል ኗሪ የነበሩት ነብዩላህ ሹአይብ ተልከውላቸው እንዲህ በማለታቸው እሳት የዘነበባቸው ናቸው። ወልሙተፊካት እንደገና የተገልባጮቹ ከተማ ባለቤቶች የሆኑት እነዚህ ደግሞ የነብዩላህ ሉጥ በተሰብ ወይም ወገን የሆኑት ናቸው ማለት ነው። አተቱም ሩሱሉሁም ቢልበይናት አሁን የተጠቀሱትን ሁሉ በየተራቸው ነብዮቻቸው የአላህ መልእክተኛ መሆናቸውን ለማረጋገጥ ግልጽና ተጨባጭ የሆኑ ማስረጃዎች ይዘው ቀርበው ነበር መተውላቸው ነበር ሰማካን አላሁ ሊየዝሊማሁም እና የመጣውን ማስረጃ እነሱ ከመጤ ባለመቁጠር በመሳሊና በመጻረር ራሳቸው ለጥፋት ዳረጉ እንጂ አላህ እነዚህን ሰዎች ሊበድላቸው አይሻም ነበር ወላኪን ካኑ አንፉሰሁም ይዝሊሙን ግን እነሱ ራሳቸውን በራሳቸው በሐቁ ፈንታ ባጢሉን በመምረጣቸው የሚበድሉ ሆነው ተገኙና ለተለያዩ ውድቀቶች ተዳረጉ የነዚህን ሰዎች ታሪክ ነው አስተውሱ እናንተም አታሪያችሁ እነሱን ይመስላል የምላችሁ በላቸው ነው والمؤمنون والمؤمنات بعضهم أولياء بعض يأمرون بالمعروف وينهون عن المنكر ويقيمون الصلاة ويؤتون الزكاة ويطيعون الله ورسوله أولئك سيرحمهم الله إن الله عزيز حكيم وعد الله المؤمنين والمؤمنات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ورضوان من الله أكبر ذلك هو الفوز العظيم والمؤمنون والمؤمنات تككلنيا امانيوچ يهونوت وندوچنا اندوم تككلنيا امانيوچ يهونوت سيتوچ دگمو بعضهم اولياء بعض كفيلاچو لكفيلو وادينا وداي زمرناچو يلا قديم انغدي منافقوچن المنافقون والمنافقات بعضهم من بعض بمالف اسبرتاچو بتنقول يتساثروا مهوناچون گلطو نبرا كزام كترو تگباراچو يسيطان تگبار مهونون اسايتون نبرا ለማገናዘብ እንግዲህ የሙእሚኑን እና የሙናፊቅን ልዩነት ለማሳየት ሙእሚኖችን ደግሞ ቀጥሎ አመጣና የወንድ አማኞች እና የሴት አማኞች ከፊሉ የከፊሉ ዘመድና ዋዲ ነው አንዱ ሌላው ጋራ ከደጋጋፊ ነው እነ መልሙእሚኑ ይቋ እንደተባለው ማለት ነው በመሆኑም እንግዲህ የጋራ ተልኳቸው ምንድነው የእምሩ ነብል ማዕሩፍ በኸይር በጠቃሚ በመልካም በበጎበትና የተግባር ሁሉ ያዛሉ እንግዲህ በቅድሙ ተቃራኒ ማለት ነው እነዛኞች ሙናፊቆች የእምሩ ነብል ሙንከር ነበር የተባለው እነዚህ ግን ቢል ማዕሩፍ በኸይር ነው የሚያዘው ሙእሚን የሆነ ሴትም ቢሆን ወንድማ ወየንሃውና አኒል ሙንከር ሙእሚኖቹ ደግሞ ከመጥፎ ሁሉ ይከለክላሉ ከጸያፍና ከብልግና ተግባር ሁሉ የሚከለክሉ ናቸው ሴቶችም ወንዶችም ሙናፊቆቹ ግን የሚከለክሉት ተማሩፉ ነበረ ተሙንከሩ ሳይሆን ማለት ነው ወዩቂሙነ ሶላት እንደገና ደግሞ ወላያቱነ ሶላት ኢላ ወሁም ኩሳላ እንደተባሉት ሙናፊቆች እነዚህ ደግሞ ሶላትን በተቅዋ በኩሹዕ ታንጸው በሚገባ ጌታን ፈርተውና አክብረው ሁልጊዜ ቀጥ አድርገውና አዘውትረው ይሰግዱ ነበረ ሶላታቸው ማለት ነው ወይቱነ ዘካት እንደገና ከገንዘባቸው ደግሞ ግዴታ ምጽዋታቸውን ሳይሳሱና ሳይንቀባቀቡ በደስታ በሙሉ ፍላጎት ለወገኖቻቸው ይሰጣሉ እነዛ ግን ወይቅዲዙን አይዴ ሆነ የተባለው እጃቸውን ያጥፋሉ አውጡ ሲሏቸው አይነጥቃቸውም ምክንያቱም ኢማን የላቸውም እና ማለት ነው ወይጢዑነ አላህ ወረሱለሁ እና በአጠቃላይ አላህ ያዘዛቸውን ነገር ሁሉ ሰጥለጥ ብለው ይቀበላሉ ለረሱልም የቅርብ ተባባሪና ረዳት ሆነው ይገኛሉ በተላኩበት ነገር ሁሉ ምንም ሳይከብዳቸውና ሳይከፋቸው ይታዘዛሉ ማለት ነው ኡላኢከ ሰይርሐሙሁሙላህ እነዚህን የመሳሰሉ ባህሪያቶች የተላበሱ ሙእሚኖች ሴቶችም የሆኑ ወንዶች አላህ ሱብሓነሁ ወተዓላ እንደሚራራላቸው ነው እና እነዚህን እንግዲህ ይህንን በማሟላታቸው የሚራራላቸው ለመሆኑ ተስፋ አላቸው ሲባል ከዚህ ውጭ ያለው ተስፋ የሌለው መሆኑን ያሳያል ማለት ነው ኢነላህ አዚዙን ሐኪም አላህ ስብሓነሁ ወተዓላ ምንጊዜም አሸናፊ የሆነ ጌታ ነው እሱን የሚያይለውና የሚያመልጠው ኃይል የለም እንደገና ደግሞ በአሰራሩም ስህተት የማያጋጥመው ፍጹም ጥበበኛ የሆነ ጌታ ነውና ለሁለቱም ቡድን ተገቢ የሆነ ዋጋውን እንደምሰጠው ነው ማለት ነው ወአደላሁ አልሙእሚኒነ ወልሙእሚናት ታዲያ እንግዲህ የሴትና የወንድ አማኞች አቋማቸው ይህንን ከመሰለ በአላህ ዘንድ ያለው ወረታና ዋጋቸውስ ምን ይመስላል ብትሉ እንደሚከተለው ይገለጻል እንዲህ አይነቶቹ የወንድና የሴት አማኞች አላህ ተስፋ ቃል ገብቶላቸዋል ጀናትን አትክልታማ የሆነችውን የዘላለም አገር ተጅሪ ሚን ታህቲሃ አልአንሃር ከህንፃዎቿና ከዛፎቿ ስር የተለያዩ ጅረቶች የሚፈሱና የሚሰራጩባት የሆነች ደስታና ፍስሐ የተሞላባትን የዘላለም ጀነት አዘጋጅቶ ይጠብቃቸዋል ካሊዲነ ፊሃ በእሷም ውስጥ ለዘላለም ኗሪና ዘውታሪዎች ሆነው ይደሰታሉ ወመሳኪነ ጦይባ እና በጣም ውብና ብርቅዬ የሆኑ መኖሪያ ቤቶችም ተዘጋጅተውላቸዋል ሲጀናት ያድንም በዘላለማዊ ጀነት ውስጥ እነዚህ እንደ ዱኒያ በማያልቅ በማይደቅ ቦታ ማለት ነው ወሪድዋኑ ሚነላህ ከዛም በላይ ደግሞ ከአላህ የሆነ ውዴታ አክበሩ ከሁሉም ስጦታ የላቀና የደነቀ ነው እንግዲህ ጀነትን አላህ ስብሓነ ወተዓላ ለሙእሚኖች በሚያስረክባቸው ጊዜ ሲገቡ በቁርአን በሀዲስ እንደተነገረው ብቻ ሳይሆን በጣም ከዛ በላይ እጥፍ ድርብ ሆኖ ያገኙታል ይገርማቸዋል እና አላህ ሱብሓነሁ ወተዓላ ባሮች ሆይ ይላቸዋል ጥሪ ያደርግላቸዋል ለበይከ ወሰዓደይከ ነውር ክብር ይላሉ ባዘጋጀሁላችሁ ነገር ረካችሁ ወይ ደስ አላችሁ ወይ ይላቸዋል ለምን ደስ አንልም? እንደ ለምን አንደሰትም? ለኛ ረከውን ለማንም አላደረክም። እኛ አርግት ጀነት አለ ብሎ ሲነገረን እንደዛ አልመሰለንም ነበር። በጣም ታሰብነውና ተገመትነው በላይ ነው በማለት መልስ ሰጣሉ። አላ አዚዱኩም አልጨምራችሁም ምን ይላችኋል? ምን ትጨምረናል? ምን የጎደለ ነገር ኑሮ ይጨምራል ይላሉ። አረግደላችሁም ልጨምራችሁ ሲል እንግዲህ አማታልክ አንተ ታቃለህ ሲሉት ወሪዱአን ሚንላህ ወሂሉ አለይኩም ሪዳኢ ፈላ አስጡ አለይኩም አበደን። ይህን ሁሉ የተሟላ ህይወት ከተረከባችሁ በኋላ በአንድ ምክንያት ተቀይሜያችኋለሁ፣ ተጣልቻችኋለሁ ብዬ አንድ ቀን አላቆርፋችሁምና አላሰናብታችሁም እስከ ዘለቄታው ድረስ የወደታዬን ካባ አደረገላችኋለሁ ይላቸዋል ማለት ነው። ዛሊክ ሆል ፈውዝ ልዓዚም። እና እንግዲህ የሞላ የደላ ኑሮ ከተረከቡ በኋላ እስከ ዘለቄታው ደግሞ ያንን የሚያፈናቅልና የሚያሳጣ ነገር እንዳይኖር ዋስትና ማገኘት ከስጦታውና ከእድሉ ሁሉ የላቀና የበለጠ እድል ማለት ይህ ነውና ሊሚት ሊሃዛ ፈሊአመል ልአሚሉን እንደተባለው በሌላው አያት ይህንን ለመሰለ እድል ነው ጎበዝና ቆንጆ ማለት ተግቶና በርትቶ መስራት ያለበት ነው። يا ايها النبي جاهد الكفار والمنافقين واغلظ عليهم ومأواهم جهنم وبئس المصير. يحلفون بالله ما قالوا ولقد قالوا كلمة الكفر وكفروا بعد اسلامهم وهموا بما لم ينالوا وما نقموا الا ان اغناهم الله ورسوله من فضله فان يتوبوا يكن خيرا لهم وان يتولوا يعذبهم الله عذابا اليما في الدنيا والاخره وما لهم في الارض من ولي ولا نصير. يا ايها النبي جاهد الكفار والمنافقين واغلظ عليهم انت تعلق سوى نبي هوي الى الله سبحانه وتعالى كهدي وجننا اندزهم سماچو مسلمون او سابقا بتكباراتچو ككهدي وجو يما يلجكن عطالوچنا اسمصاوچ تاغلاچو الى غنت يونتنم كهدي وج ويم دغمو اسلام يمسلوتنم عطالوچ بيون عندون كليلاو ساتلي ሁለቱንም تاغلاچو وغلظ عليهم بالنسم لا يمسكدون ارمجا اكبدباچو منم عينت عتايتنا لذرتنيت ماتايت يلبهم بالله اقم هلو تغلهن عطافمباچو معناتنو وما واهم جهنم انجي ሁለት ጉርኖች ለወደፊትም አመለሻቸው እና መኖርያቸው جهنم የሳጥኒያቸውል ነው ወቢሰልመሲር جهنمም ለነዚ አይነት ከሃዲዎችና ሙናፊቆች መመለሻነቷ ምን ተካፋይላ። እንግዲህ ጀሀነም ሲባል በቃል ደረጃ ትንሽና የተወሰነች ነገር ትመስላለች። ግን በሀዲስ እንደተገለጸው የጀሀነም እሳት ክብደት እዚህ ዱንያ ላይ ካለው እሳት በሰባ ወይ በ69 እጅ ይልቃል ይባላል። አጠቃላይ የጀሀነም ኃይል ሰባ ደረጃ ሆኖ ከሰባ ደረጃ አንዷ ብቻ ናት ወደ ዱንያ መጣ ለሰዎች መገልገያ የተደረገችው። መመርቂያማ ሲሆን እቺ አንዷ ኃይል ይጨመርና ባጠቃላይ በሰባ በሙሉ ኃይሉ ይሰራል ማለት ነው። እንዲህ አይነቱ እንግዲህ አስከፊና አስፈቃቂ የእሳት ዓለም ለነዚህ አይነት ሰዎች መኖሪያና መስፈሪያ ይሆናል። እስከዛውም ደግሞ ይህ በዱንያ ላይ አንተ ከተከታዮች ጋራ የምትሉትን ሁሉ ታገሯቸው ይላል ማለት ነው። يحلفون بالله እነዚህ ሙናፊቅ የሆኑት ወገኖች በአላህ ይምላሉ ማቃሉ ምንም መጥፎ ነገር እንዳልተናገሩ ولقد قالوا كلمة الكفر የከዲት ቃልን በእርግጥ ተናግረው ይያሉ ግን ያንን ነገር ለምን ተናገራቸው ተብለው ሲጠየቁ ይሄን ነገር አላልንማ አይናችን ግንባር ይሁን በማለት ይምላሉ ይላል። ወከፈሩ ባየ እስላሚህም ሙስሊምነታቸውን ከገለጡ በኋላ እንደገና ደግሞ ከሃዲ መሆናቸው ከተረጋገጠባቸው በኋላ ያንን ለማስተባበል ሲሉ የውሸት መሐላን ይደረድራሉ። ወሐሙ ቢማለም የናሉ ያልተሳካላቸው በሆነው ከንቱ ሙከራቸው በነብዩ ላይ ጥቃት ለማድረስ ታሰቡም በኋላ አሁን ሰላማዊና ደህና ሰው መስለው ይምላሉ። ወማ ነቀሙ ኢላ አን አግናሁም الله ورسوله من فضله ለመሆኑ ነብዩንና ዲኑን ለምንድነው የጠሉት እነዚህ ሰዎች ይባሉ? ከአላህና ከረሱል የጠሉት ነገር ወይም የሚተችትና የሚቃወሙት ነገር የለም። አላህና መልእክተኛው ከችሮታው ስላጣቀማቸውና ስላብጣጣቸው ካልሆነ በስተቀር ያው በገኒማ ገንዘብ ወጥሮ ምንም ምላት የሚቀመጥ የሌላቸው መናጢ ደሃ የነበሩት ሁሉ በልጽገዋል። እና አላህ ያን ገኒማ ገንዘብ በመፍቀድ ረሱልም ደግሞ በትክክል ያን ነገር በማከፋፈል ትናንትና ምንም የሌላቸው ደሃ የነበሩ ሰዎች እንደገና የተቋቋሙና የከበሩ መሆናቸውን ምናልባት እንደ ጥፋት ቆጥረውት ካልሆነ በስተቀር ሌላ የሚያስጠላቸው ነገር አልነበረም ማለት ነው። ወይ የቱቡ የኩ ኸይረን ለሁም እና አሁንም ይሄን ሁሉ አጥፍተውና አጥፍተው ተጥፋታቸው የሚመለሱ የሆነ እንደሆነ አሁንም በዱንያም በአኺራም መመለሳቸው የተሻለና የሚበጅ ይሆንላቸዋል። እና እንደዚህ ከመሆናቸው ጋር አላህ ወደ ተውባ እየጋበዛቸው ነው ማለት ነው። ወይ እየተወለው ወደ ኋላ ማፈንገጥና መሸሽን እየቀጠሉ እንደው ግን وعذبهم الله عذابا اليما في الدنيا والاخره በዚህ ዓለም ሆነ በመጪው ዓለም አላህ አሳማኒ የሆነ ቅጣት ይቀጣቸዋል። በዚህ በዱንያም እንዲጋለጡና እንዲዋረዱ እንዲማረኩ እንዲገደሉ ያደርጋቸዋል። በአኺራም ደግሞ ያው ጀሃነም ይጠብቃቸዋል ማለት ነው። ወማለሁም في الارض من ولي ولا نصير እና እንዲህ አይነቶቹን ሙናፊቆችና አጣላዎች በዚህ ምድር ላይ እነሱን የሚደግፍና የሚረዳ ወዳጅ ዘመድ ወይም ተባባሪ እንደማይኖራቸውም ነው እኔ ከተነሳሁባቸው በማለት ያስጠነቅቃል ማለት ነው። እና እንግዲህ እነዚህ ሙናፊቆች ስማቸው ሙስሊሞች ቢባሉም የነዛ የግብጽ ከሃዲዎች ታማኝ አገልጋዮች በመሆን እነሱ ጋራ የሚያብሩና የሚተባበሩ በመሆናቸው አላህ ዘመቻውን በሁለታቸውም ላይ እንዲከፈት አዘዘ ማለት ነው። ምስጢራቸውን ያውቃልና እና ናቃሉ ወለቀድ ካሉ ከሊመተል ኩፍር የሚለው እነዚህ ሙናፊቆች አንድ ጊዜ ነብዩን ያሙ ነበር ወደ ተብክ ዘመቻ ሲሄዱ ይባላል። ይኸውልህ እንደዚህ እንደ አረብ ሀገር መስሎት አሁን ነጮቹን ሊዋጋ ይሄዳል እና በሱ አስተሳሰብ ሱሪያን በቁጥጥር ስር ሊያደርግና ሀያላን መንግስት ሊመሰርት ነው እያሉ ይሳለቁ ነበር ይባላል። ይህንን የሰማ ሙስሊም ሰውዬ ሩጦ እነገሌ እንዲህ እያሉ ያማሉ ብሎ ለነብዩ ነገረባቸው ይባላል። ይህ ጊዜ እሳቸው ከኋላ ነበሩ ደረሱባቸውና እስቲ ቆይኝ አሉና አስቆሟቸው። ምን ነው እንዲህ እንዲህ እያላችሁ ታማላችሁ? ያው አላህ ሱብሓነሁ ወተዓላ ካለ የማይሆን ነገር የለም። ታዲያ እኔ በጌታዬ ፍቃድ ይህችን አገር ብቆጣጠርና የበላይነትን ብቀዳጅ እናንተስ የእኛው አካል አይደላችሁም? እንደ የእኛ ደስታ ለእናንተም ደስታችሁ መሆኑ ቀርቶ ለምንድን ነው የምትስቁና የምትሳለቁት ብለው ቢጠይቋቸው ማን ነው ደግሞ እንደዚህ ብለዋል ብሎ የነገረው? እኛ አይናችን ግንባር ያድርገው ምንም አይነት መጥፎ ነገር አልተናገርንም ስለ እርስዎ። እንዲህ የምንቃወም ከሆነ ታዲያ ለምን እርስዎ ጋር እንዘምታለን? በማለት አለመሀላቸውን አጅጎድጎድ ጀመሩ ማለት ነው። ይህ ጊዜ ሰው ናቸውና እውነት የነገረኝ ሰውዬ እንዳው ዝም ብሎ ይሆን እንዴ በማለት ነቢዩ ሲጠራጠሩ ወዳውኑ ጅብሪል እነዚህን አንቀጾች ይዞ መጣና አጋለጣቸው። እነሱ የፈለጉትን ሁሉ ሲወሻክቱ ቆይተው አሁን ግን ሲጠየቁ ምንም ነገር አልተናገርንም ይበሉ እንጂ የክህደትን ቃል ተናግረዋል። ያው ነቢዩን ማማትና መዝለፍ ክህደት ነውና ማለት ነው። እንዳውም ከዚህም አልፈው ወሃሙ ቢማ ለም የናሉ አልተሳካላቸውም እንጂ በነቢዩ ላይ ልዩ እቅድም ነበራቸው። ከዛ ሲመለሱ ደግሞ በሌሊት እንግዲህ ጠለመ በረሃ እንዳይበላን ብለው ሌሊትን ይጓዙ ነበረ ነቢዩ አለ ሰላቱ ወሰላም። እና እነሱ ጉርብ ሰርተው የብቻቸው ሰብሰብ ብለው ወደፊት ቀድመው ሄዱና አንድ ሸለቋማ ረባዳ ቦታ ላይ ደፈጡና በቁጥቋጦ ተጠልለው ነቢዩ በእንሰሳ ላይ እየሄዱ እያሉ ባለ ኃይላቸው አንዴ ሆ ብለው ጮኸው ዘመኒቱን አስበርግዘው ገደል ለመጨመር አስበው ነበር ይባላል። እንደዛ ብለው ሲጮሁ እሳቸው ወዳውኑ በቅልጥፍና ቃጫቸውን ይዘው አቆሙ። ግመሏም አልበረገገችም። እነሱ እንደገና ጨለማ ስለሆነ አጎንብሰው ወደ አፈቅ ብለው ተበታትነው ከሰራዊቱ ጋር ተቀላቀሉ። ሌላው ቀርቶ ያው እንደተመኙት በጥላቶች ሳትጠቃ ስጠር ጊዜ ለምን በሰላም ተመለሰ ብለው እምንገድ ገፍተው እንሰሳይቱን አስበርግዘው ገደል ሊጨምሩም ሞክረው ነበረ ባይገርም በማለት እንዳውም ተጨማሪ ደባ አጋለጠባቸው ማለት ነው። ታዲያ እንግዲህ አምነንበታል ተከትለነዋል የሚሉትን መሪ ይህን ያህል ሰዎች የሚተናቆሉት ለምንድን ነው? እነሱ የሚያጠቋቸውና የሚጠቁማቸው ነገር ይኖር ይሆን እንደ የሚል ጥያቄ ስለሚያስነሳ ለዛ መልስ ነው ወማ ነቀሙ ኢላ አን አግናሁም አላህ ወረሱሉ። እነዚህ ሰዎች ነቢዩና ተከታዮቹ እንዲሁም አላህ ስብሓነሁ ወተዓላ ምን በድለዋቸው ነው ይህን ያህል የጠሏቸው ብትሉ፣ የተበደሉት ነገር ቢኖር ቀደም ሲል እንግዲህ ነቢዩ እዚህ ሀገር ሳይመጡ መዲና አካባቢ እነዚህ ተራ ድሆች ነበሩ። ምንም ምንስ ስንቀምት የሌላቸው ችግረኞች የነበሩትን ነቢዩ በመምጣታቸው እና የጂሃድ እንቅስቃሴ በማድረጋቸው ከየጎረቤት ሀገር በሚገኘው የምርኮ ገንዘብ የተቋቋሙና የከበሩ ሰዎች ናቸው። ታዲያ ድህነታችን የሚሻለንን ለምን እሱ መጥቶ አከበረን ብለው ይኸው ማክበሩ እንደ ጥቃት ተቆጥሮ አስቀይሟቸው ካልሆነ በስተቀር በአላህም ሆነ በረሱል በኩል ይህ ነው ተብሎ የሚሰነዘር ወንጀል የለም ነው የሚለው። ከመሆኑም ጋር አላህ ስብሓነሁ ወተዓላ ርኅራኄው ሰፊ ከመሆኑ የተነሳ የተውባ እድል ይከፍትና ይጋብዛቸዋል። ፈኢየቱቡ የኩ ኸይረን ለሁም ይህን ሁሉ ቢያደርጉም አሁንም ስህተታቸውን አውቀው ቢመለሱ ወደ እኔ ወደ ለእነሱ የተሻለ ይሆንላቸዋል። በዚህ በዱንያም ወንጀሉ ይሰረዝላቸዋል። ሊደርስባቸው ይችል የነበረው ሁሉ ውድቀት ይገታላቸዋል። በአኸራም ደግሞ ከጀሀነም ይድኑና ለጀነት ይበቃሉ ማለት ነው። ግን ይህንን የተሰጣቸውን እድል አሁንም አንቀበለም ብለው ወይ የተወለው ወደ ኋላ ቢያፈገፍጉ ዩአዚቡሁም ላህ አዛበን አሊመን ፊ ዱኒያ ወልአኸራ፣ በዚህ በምድራዊ ህይወትም እያሉ ማንነታቸውን እያጋለጥኩኝ እንዲጨፈጨፉና እንዲወገዱ አረጋቸዋለሁ። በአኸራም ደግሞ ለዛው ለቅጣቱ ይዳረጋሉ። ይህም በማረግበት ጊዜ ደግሞ ወማለሁም ፊል አርድ ምን ወልይ ወላ ነሲር፣ በዚህ ምድር አለም ላይ ለእነሱ የሚረዳቸውና የሚንከባከባቸው ወይም የሚደግፋቸው ምንም አይነት ኃይል እንደሌለ ነው ይላል ማለት ነው። ومنهم من عاهد الله لئن آتانا من فضله لنصدقن ولنكونن من الصالحين. ومنهم من عاهد الله كنجيك منافقوش مكاكلم لا الله قال يجبا الله لئن آتانا من فضله كترفاته كستن لنصدقن فارجد انما صوتا لن ولنكونن من الصالحين الله كم يوجاتشونا كم يكبراتشو طرسه وجم انهون عدلن بمالت ቃል የገቡና እንደገና ቃላቸውን ያላከበሩ ይገኙባቸዋል ይላል። ይህም በማለት የሚታወቀው ሰለባ የተባለ ግለሰብ ነበር ይባላል። ነቢያችን አለይሂ ሰላቱ ወሰላም መዲና እንደደረሱ ይሄ ሰው የሚሰውን ጠምሶ የሄደው ተራ ምስኪን ነበረ እና ወዳውኑ እምነትን ተቀበልኩኝ አለና እንዳውም ከነቢዩ ጋር እንደ አለያይም ብሎ በሚያረጉ በሚንቀሳቀሱት ሁሉ እንደ ግራት ወይም እንደ ጥላ ይከተል ነበረ እና በጣም ሙላዚም ከመሆኑ የተነሳ ሐማመተ መስጂድ የመስጂዱ እርግብ በመባል ቅጥል ስም ተሰጥቶት ነበር ይባላል። እና ከዚያ በኋላ ነብዩ ጋር አለይሂ ሰላሁ ሰላም በጣም ከተግባባ በኋላ አንድ አቤቱታ ያቀርባል። እሱም እንደነው የአላህ መልእክተኛ እንደመሆኑ እኔ መቼም ገንዘብ ባገኝ ኑሮ ብዙ ኸይር ሰራ ነበር፣ አንተ ደግሞ አላህ ይሰማዋልና ሀብት እንዳገኝ ዱዓ ብታረጉልኝ ብሎ ይጠይቃቸዋል። ይህ ጊዜ ደግሞ እርሳቸው ነገሩ ያሳሰባቸውና እንቢ ለማለትም ይቀየማል ብለው ፈሩ። እሺ ለማለትም ደግሞ ምናልባት ገንዘብ የመጣ እንደሆነ ሰውየው ሊያሳስተው ይችላል የሚል ስጋት ተሰማቸውና ያሰለባ አንተ ሰውዬ አለ ቀሊሉን ቱአቲ ሱክራሁ ኸይሩን ሚን ከሲሪን ላ ቱጢቁሁ፣ ትንሽ ነገር ኑሮ ያችኑ ወረታውን ምስጋናውን ለአላህ እያቀረብክ ብትኖር እማትችለው ገንዘብ መጥቶ ከሚያሳስት ይሻላል አሉት ይባላል። ይህ ጊዜ እርስዎ ዱአ አርገውልኝ እኔ ተከበርኩኝ፣ ወላሂ ለወዲየነ ኩለዚ ሐቅን ሐቀ ማንኛውንም የሚገባውን የህብረተሰብ ክፍል ሁሉ የሚገባውን ድርሻ ሰጠዋለሁ፣ ብቻ ጽዱ አድርገው ሀብት እንዲያገኝ አድርጉኝ እንጂ ከዛ በኋላ ታውኛለሁ በማለት ደነፋ ይባላል። ወይም እንግዲህ ቸርነቱንም እውቀቱንም አብሮ አላህ እንዲሰጠኝ እንጂ ብሎ ጠይቁልኝ ቢል አንድ መልክ ነበር። እሱ ግን ገንዘቡ ይገኝ እንጂ እኔ የማረገውን አውቃለሁ፣ ግድ የለም ታዘቡኝ አላቸው። ይህ ጊዜ አላሁማ አበኒ ተዕለባ፣ ይህ ተዕለባ የተባለ ግለሰብ ጌታዬ ሀብት ስጠው ብለው አንዲት ቃል ተናገሩለት። ይህ ጊዜ ይችኑ አላህ ስብሓነሁ ወተዓላ ተቀበለና ወዳውኑ በሆነ ነገር አንዲት የበግ ገዛ ይባላል። እና ያቺ በግ ዝም ብላ እንዳው በፍጥነት መንታ መንታውን ሶስት መንታ አራት መንታ እያለች እንደ ፍል ነገር ትፈላ ገባ እንዳሸን እና በጥቂት ጊዜ አካባቢውን የሚያጥለቀልቅ የበግ መንጋ አፈራ ይባላል። ኋላ እየበዙ ሲሄዱ ከተማ መካከል በጣም ስለበረከቱ ቦታ ጠበባቸውና ገለልተኛ ቦታ ብሎ ፈቅ ብሎ ወደ ከተማው ዳርቻ ይዞ ሄደ። እና ወደዛ በሚሄድበት ጊዜ አንዳንድ ወቅት ሶላት አልጀማዓ ያመልጠው ጀመር ይባላል። እና ሶላት አልጀማዓ አንድ ቀን ማያመልጠው የመስጂድ